يوم التدريبات اللي يجي رابعة ما يكتفر القالش العدوية الشمايك لانشي هتفلقهم النا من دونهم يوم التدريبات سيت ويم اللي يجيه كوهنش مهرو بمان اجنهم يقباو مهرو منهم يركبوا يوم التقبالج مهروا منهم يركبوا ينوت ياكيو شي مايك فري السلام عليكم ورحمة الله وبركاته يوم التقبالج لج مهرو مركب ياللبات بجوانو بجوان مركب ياللبات كذا بتنتناوس كم جبات ياك إن دلاب بلاش بزهق ومنناو عندنا نقرأ لو من نقرأ الفلقم قل مكبل ياللبات بجوا مهران الصورة صورة مكبل ياللبات والله أعلم ما يكفي هشي بزي تسمع مالا تشون دموش ويس ليلة استعيتها لي هنا بوان اسمنا لي اللي جتوا مهروا بإجوا مقبات اللبات السوا من ركبها اللبات هلي ليلة استعيت كالستي ما يكفري السلام عليكم ورحمة الله وبركاته يهي انقدي استاد ني اندقى بان كوهنا كونديشن عالو يهي من دنو كونديشنو under age كهونج ولي عمرو ليوست تشلال نا دمو سو اواقي كهونج نا اغبتا يفتاش كهونا بجو يسطاطا نا يهي نو كونديشنو ان شاء الله ندغبان كهونا مايك فري الله اعلم ما شاء الله همت الله اندمي مسلين بيشا ساون اندزي نو انجي يتمارنو انقدي exactly تمرنوا باللفه وسامد تنش كونش بكره كونش اباتوا ويم ولي امروا بيقبلنات منم تنيلو سو يقبلنا كفلغه سوانا سو يرددالو يغبابالو عنديت اغبتا يفتاش كونش اواقي كونش جن قط مهرو متو ود سوا اج مغبات علبت كذا بحالا نو انت ابن لكم دسكالات سوا ويم دومو يعني لبالوا كسطتش لولي امروا كسطتش يراسوا قدايم سلازي نطبو اكيوريت يهونو ملسي انتن يا امات الله هونال نطبو الامات الله يسطال اشي ثانيا وطياقه من يلال رجل تزوج عند سو اغبانا كذا بحالا ابرو بالنا مست سينورو عند سامت ولا سامت كلفه بحالا عقدو لكا يتصافو عقد وي متكناونو عقدو فاسد نبر عقدو فاسد نبر ممكن سوا كافرانيتش ويم على ولي امر نو يتغابو ويم ويم ويم يعني عقدو ميا فرس نجر يفاوت انا انتن هوني عقدو فاسد مهونن ويم فرس مهونن تاوقي اهم مهرو يغباتال سوا አይገባትም ይገባታል ካልክ ደሞ ማስረጃ አምጣልን ማይክ ፍሪ نا كلا جبات كلا جنيات أجر كارلش أزي كارلش بنم نجر الناس قا أزي ينما تكسر لبته إني أتيجي كت من دنو عند سو أجبته ولا سام سو سامن تأبرو تنيو أبرو نبرو أهون عند يعني نكحو فرس مهون توقع نكحو فرس مهون توقع مهروا يجبات الأي جباتهم ينو عدلهم أهون رابعة منالج ይገባታል ምክንያቱም ለዓቅዱ አይደለም መህሩ ያኒ ግንኙነት አርጎ ያኒ ነፍስዋን ስላገኘ ነው አለች አይደለም እንዴ እሺ ደሊሉ አምጪ ብለናታል ትንሽ ተቀስ አርጋ ነበር ግን በሰንቱ ስላላመጣችሁ ሁለተኛ እድል ሰጣት ነኝ ምንድነው ደሊሉ ከሷ እንኳን ጉድለት ከሷ ቢሆን ኒካሁ የፈረሰው ወይም ደሞ ኒካሁ ያፈረሰው ባልየው ከሷ ስተት ከሷ ከተገኘም መህሩ ይገባታል ወይስ ይወሰድባታል ይሄ ነው ራባ ማክፍሪ ላጅ መልስ ነው ግን ግማሽ ነው መሰጠሽ ምክንያቱም ደሊል ወይ ማስረጃው ከሱና ይሁን ከቁርአን አምጪ ያልኩሽና ሱና መጥቀስ ቻለሽ ራባ እሺ ማይክ ልተውና ከቻለሽ እሱ አካል ቻለሽ ሌላ ማይክ ፍሪ እሺ እንግዲህ ነጥቡ ለራባዓት አልዓደውያ ሆኖ ማስረጃው ባለፈው ሳምንት የተማርነው አንዱ ኢብኑ አክተም የሚባለው ሰሃቢ አንዲት አገባና ከዛ በኋላ አርግዛ አገኛት የተለቀ ወንጀል ነው ይሄ በጣም ትልቅ ወንጀል ነው ከሌላ ሰው አርግዛ አገኛት እና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሄደና ያ ረሱላህ ሚስቴ እንደዚህ አርግዛ ቆየች ስለዚህ መህሩ ግን መክፈል አለብህ አሉት ነቢያችን ስለሌላ ቀዲያ ወደ ሌላ እንዳንሄድ መህሩ ግን የብልትዋ አኳ እንትን ስለሆነ የሚከፈል ስለሆነ መህሩ መክፈል አለብህ ብለው ፈረዱበት ማለት ነው ስለዚህ አቅዱ ፋሲድ ይሁን የፈለገውን ይሁን ትክክለኛ ጋብቻ ከተደረገ ከዛ በኋላ ከፈረሰ መህሩ አይወሰድባትም የራስዋ ነው ምክንያቱም ከተገናኛት ማለት ነው እንግዲህ እሺ ሶስተኛው ጥያቄ ምን ይላል ሶስተኛው ጥያቄ اذكر حالتين ممن ترفض نعم ممكن ترفض الزوجه عندت ست بالوا افلغشاله لالغا غنيه تفلغشاله كالچ كاله ام بي لمالت يمتچلبت بيانس ሁለት ነገሮች ጥቀሳለ يعني بزور التاكس تشلاله جن ام بي لمارت يمتتشلو بيانس هولت بيتشا تقاس يلال سيتوچ يعني انداوم نبياچن بتام نو يتنكرو تي نغر يعني ولو كانت في تنور على التنور مدجا هنا وطيه سراچ شو انتن انجرا يغاغرچ منامن يادرگچم بذا بما يمچ هونيتا بما يمچ هونيتا እፈልግሻለሁ ነይ ካላት ሁሉም ትታ ከሊጥ ዋጋ ከምን ዋጋ ከሽንኩርት ዋጋ በቃ እፈልግሻለሁ ካለ አላጦል የሮጠች መሄድ ነው ይሄ ነገር ወንድ ፍለጋ አይደለም ወንድሞች ያአላህን ተእዛዝ ማክበር ነው ይሄን እንኳን እየተባለ እዚ ግን እንቢ ለማለት የምትችልበት ነገር አለ ያለ እስቲ ሁለት ጥቀስ ማይክ ፍሪ እህቶቼ ሴቶች ይህ ነገር ባንማረውም እኮ ማወቅ ያለባችሁ ነገር ነው ባሎች ከናንተ ጋር አሉ አይደለም طيب መቼ ነው እንቢ የምትዩ ይህ ነገር ጠይቀህም ማወቅ አለብሽ እንኳን ተምረሻል እሺ ማይክ ፍሪ السلام عليكم ورحمه الله وبركاته እኔ ለመልስ ኡስታዝ ለመልስ አንዳንድ ስጥ እንቢ ማለት ያለባት አንድ ካመማት እንቢ ማለት ትችላለች። ሁለተኛ የወር አበባ ካለባት፣ ሶስተኛ ደግሞ ካለቦታው ልገናኝ ብሎ ካላት በዚህ እንቢ ማለት ትችላለች። ማይክ ናም በጣም ቆንጆ መልስ እና ከታመመች አሁን ጠቅላላ ምርጫው አመቶ በመቶ ወደ እጁ አገባ። ከታመመች ጅማዕ ለማረግ በማትችልበት ጊዜ ግዴታ ነው ጅማዕ ላረግሽ ካለ እንብ ለማለት ይችላልች። ሁለተኛ ነገር ያኔ መዋነዕ ካላት መዋነዕ፣ ምክንያቱም ወልዳለች አልጸዳችም፣ የወር አበባ አላች አልጸዳችም፣ ወይም ሌላ የሚከለክል ነገር ካላት አልሰጥህም ካለች ለምሳሌ የሚተላለፍ በሽታ ሊኖራት ይችላል። ለጊዜው ተላላፊ ኤድስ ሳይሆን ተላላፊ በሽታ ሊሆን ይችላል ሊኖር ይችላልና አሁን አይመቸኝም፣ ካንድ ወር በኋላ ካልሆነ አይመቸኝም ብላ እንቢ ትላለች። እሱ ባያቅም መድኃኒት አርጋ በሽታው እስከምትቀርፋ እስከምትስለቀቀው እንቢ ለማለት ይችላልች። መዋነዕ ይባላል። ይሁን ሀይድ ብቻ ብለን እንትን ካረድ ነው እንትን ይጠባል ነገሩ። በሰፊው ግን መዋነዕ የሚከለክል ነገር ካላትና ከታመመች። ኦኬ እንግዲህ ነጥቡ ለእህታችን ኡሙ ንስረዲ። ናም አራተኛው ጥያቄ አንዲት ሴት መበጃጀትና ራስዋን ማስዋብ አለባት ለባልዋ፣ ላዝም ተተዘየን ለዘውጃ። ይህን ነገር ካልን ከሱ ቀጥለ ምን እንላለን? ይህ ዚና የምታረገው ወይም ብልጭልጭ የምታረገው ወይም መሸላለም የምታረገው ይህ ሁሉ ከዚህም ከዚህም ከዚህም ከዚህም መራቅ አለበት አሉ። ከምን ከምን? አንዲት ሴት ረባከሽ እኔ ባሌ ነሽ እና ቆንጆ ሆነሽ ጥሩ ልብስ ለብሰሽ ሽቶ አርገሽ ምን አርገሽ ምን አርገሽ ወደ እኔ መቅረብ አለብሽ። እሺ እንስማማለን በዚህ በዚህ ተስማምተናል፣ ዋጅቡዋ ነው። ላኪን ከዚህ ከዚህ ከዚህ ከዚህ መራቅ አለባት የምንለው ምንድነው? ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድምጼ ደርሷል? የኔ ተራ ነበረ አሳልፈው ነው። አንደኛ የምትዘጋጀው ካፊርም መምሰል የለባትም። ሁለተኛ ደግሞ የፊቷ ውበት የሚቀይር መሆን የለበትም። ሶስተኛ ደግሞ ወንድን መመሳሰል የለባትም። በዚህ ከዚህ ውጭ በሆነ መንገድ ነው ለባሏ መቅረብ ያለባት። እነዚህን ነገሮች ግን ማስወገድ አለባት። አላህ አለም። በጣም ጥሩ መልስ። ቱ ዘ ፖይንት፣ አጭርና ቱ ዘ ፖይንት ይባላል። እና የካፊሮች ስንል ምን ማለት ነው ወንድሞች? አሁን እኔ ሱት ያኒ ኮትና ሱሪ ሸሚዝና ከረባት አባርግ፣ ይሄ ካፊሮች ነው? አሁን አውሮፓ በሙሉ እንደዚህ ነው የምትለብሱት አይደለም እንዴ? እኔ ደግሞ የአረብ ሶብ ለብሳለሁ ለምሳሌ እንበል። አሁን ይህ ሐራም ነው ወይ? ኖ ናም ኖ ይላሉ አብዛኞቹ። አይደለም حرام አይደለም። طيب ممكن ይላል ምን ልልበስ ይላል አንድ አሜሪካዊ ህይወቱን በሙሉ ኮትና ከረባታ ምናምን ሲለብስ ቆየና ላ ይህ ካፊሮች ነው ብትለው ምን ልልበስ ይላል? ተመልከት፣ ምን ልልበስ። ለምሳሌ ፕሬዚደንት ኦባማ ቢያሰልም እና እሱን አውጥተህ የአረቦች ቶብ ልበስ ብትለው ይመጣል ነገር ወንድሞች? አይመጣም። ለስልሳ አመት እድሜው የለበሰው እሱ ነው። ስለዚህ የካፊር ልብስ ማለት ወይም የካፊራ ልብስ ማለት አንዳንድ ልብሶች አሉ እነሱ ብቻ የሚለብሱት። ለምሳሌ አንድ ወንድ ይህ ጠባብ ሱሪ ነጭ እና በላይ ደግሞ ነጭ እንትን እኛ በትግርኛ ጥቢቆ እንለዋለን። ጥቢቆ ያኒ ጠባብ ልብስ አላለም። ከዛ በራሱ ቆብ ያደርጋል። ከዛ ጭራ ይይዛል። ይሄ ጭራ እንትኑ በእጁ የሚያያዛል አይደለም? ጭራ እንደዚህ። ከዛ በኋላ ያኒ መስቀል ያለበት እንትን ይለብሳል። ከዛ ቀጥሎ እነሱ የሚያርጉት አለ አይደለም? የዚህ አይነት ልብስ ነው የተከለከለው። እንጂ ኮሞን ልብስ የሚባል አለ። ለምሳሌ በኢትዮጵያ ኮትና ከረባታ የሚለብሰው እስላሙ ክርስቲያኑ በሙሉ ነው። ሁለተኛ ነገር ወንድን መምሰል የለባትም። ልክ ነው፣ ወንድ መምሰል የለባትም። ወንድ ጨርሶ ወንድ ብቻ የሚለብሰው ልብስ አለ። አሁን ዘመን አመጣው ከተባለ በአውሮፓ አሜሪካ ካልሆነ በስተቀር ድሮ ይሁንትን ሴት ጀለብያና ያኒ ረጅም ልብስ ትለብሳለች። በላይም ያኒ ፈጥፋድ የሆነው ልብስ ነው የምትለብሰው። ወንድ ግን ሱሬና ሸሚዝ ከረባታ ይለብሳል። ጸጉሩ የራሱ ጸጉር አፍሮ ያደርገዋል። አሁን ልጅቷ ልክ እንደ ባልዋ ሱሪ፣ ሸሚዝ፣ ከረባታ፣ አፍሮ ምናምን ካደረገች አንድ አይነት ልብስ ከለበሱ ሁለቱም ምን ላታለን? አንቲ ተሸበህቲ ብርጃል፣ ስለዚህ አይሆንም እንላታለን። በነገራችን ላይ ወንድሞች ብዙ ጊዜ ነገርኳችሁ ነገር አለ። የእስላም ልብስ የሚባል አለ ወይ? ማን ይመልሳል? የእስላም ልብስ የሚባል አለ? ካለስ ምንድን ነው? አሁን አንዳንድ ሰዎች በጣም ይሸደዳሉ። ወላሂ ሱብሃንአላህ ያኒ ይገርምሃል። እሺ እስላሞች ብቻ የሚለብሱት ልብስ ምንድን ነው? አለ ወይ? ማይክ ያስፈልጋል አያስፈልግም? አለ የለም? طيب አለ ከተባለ ምንድነው ለወለው አለሁ? እሺ ሸሚዝ ቶብ ነው ምናምን ካለኝ ይሄ አረብ ነው፣ ይሄ አረብ ልብስ ነው። እና እኔ ልንገራችሁ፣ አንድ ቀን አንድ ትልቅ ዓለም ናቸው ምን አለ አንዱ ሼህ አላቸው፣ نعم አንዳንድ ዑለማዎች አሉ እንደ ሰይድ ቁጥብ ባለ። ሰይድ ቁጥብ ግብጻዊ ነው። ህይወቱን በሙሉ በድላ ነው። በድላ ታቃላችሁ? በድላ ኮት፣ ሱሪ፣ ሸሚዝ፣ ከረባታ፣ ያው እንደምትመልሱ ሁላችሁ እንደምንለብሰው ማለት ነው። ይህን እየለበሰ ቁርአን ተፍሲር ያደርጋል። እና ይሄ አይማታም ወይ? ለምን የእስላም ልብስ አይለብስም? ሼክ ተብሎ ዶክተር ተብሎ ቁርአን እየፈሰረ እንዴት የእስላም ልብስ አይለብስም አለው። ሼኹ ምን አለው? በአጭር እኮ ነው ያለው። እሺ አለው። እንግዲህ የእስላም ልብስ አሳየኝ አለው። ከኔ ጋር አላችሁ? እስቲ የእስላም ልብስ አሳየን አለው። ሰውየው ቆመ። አሳየን እንጂ ይህ ነው በለንና ሄደን ለሱ ይህን የእስላም ልብስ ልበስ እንበለው። ከዛ ምን አለው? ይህ ቶብ ነው አለው። ዑማ በራስህ ጥምጣም አድርገህ ወይም ኮፍያ አድርገህ እንደገና ይህን ቶብ የሚለብሱ አረቦች የሚለብሱት እሱ ነው አለ። ማን አለህ አለው? የአረቦች ልብስ መሆኑን እናውቃለን። የእስላም ልብስ ግን አይደለም። የእስላም ልብስ ለማለት እንዴት ነው እንትን የምናመጣው? የእስላም ልብስ የተባለው ያኔ ነቢያችን ሳሰለም ለበሱትና እንደዚህ ልበሱት እናንተ እስላም ካሉ ነው። ከነጋላችሁ እናንተ እስላሞች፣ የኔ ኡመት መሐመድ እስላሞች፣ ይህን ልብስ እኮ የእስላም ልብስ ነው ብለው ከወሰኑት ነቢያችን እሳቸው ደግሞ ከለበሱት እሱ ነው የእስላም ልብስ የሚባለው። ከነጋ ተገባባችሁ? እሺ አሁን ለምሳሌ ነቢያችን የሚለብሱት ልብስ የእስላም ልብስ ነው አይደለም? ነቢያችን የሚለብሱት የነበረ ልብስ የእስልምና ልብስ አይደለም። አሁን ልበሰው ብለህ አትለብሰው። ምንድነው እሱ? ኢዛር ወሪዳ። በዛ ጊዜ የነበረው ከፍተኛና በጣም ጥሩ ልብስ የተባለው ኢዛር ወሪዳ ነው። ምንድነው ኢዛር? ኢዛር ማለት ያኒ ከእምብርትህ በላይ የምትጠመጥመው ጥምጣም ነው። ሽርጥ ወይም ደግሞ ምንድነው የምትሉት? ከእምብርትህ በላይ እስከ ጉልበትህ በታች የምትጠመጥመው አንድ ጨርቅ ነው። ይህ አንድ ነው። ይህ ኢዛር ይባላል። ወሊዳሊክ ነቢያችን ሰለላሁ ዐለይሂ ወሰለም አኢሻን ከፈለጉ አኢሻ ለግንኙነት ከፈለጉዋት ምን ትላለች? ያ ረሱላህ ዛሬ እኮ ፔሬድ ነን ካለች ምን ይላሉ? እተዝሪ ያ አኢሻ። እተዝሪ ማለት ከእምብርትሽ እስከ ጉልበትሽ በታች ጥምጣም ጨርቅ አድርግለትና ከዛ የተቀረው ሰውነትሽ በሙሉ ለኔ ሐላል ነው ይሏት ነበር። ኢዘን ኢዛር ማለት ምንድነው? ያኒ ከምብርት በላይ የምትጠመጥመው ጨርቅ ነው። ሪዳ ደግሞ ከምብርት በላይ እንደ ነጠላ፣ ልክ እንደ ነጠላ ማለት ነው። አሁን አንተ ነጠላና የእንትሩ የታቹ ኢዛር አርገ ሂድ ብለ ተዳለ ማንንም ሰው አይደለም እንደዚህ لكن ነቢያችን እሱ ነበር የሚለብሱት ምክንያቱም የነበረ የአረብ ባህል ልብስ ስለሆነ ነው ስለዚህ አንድ ሰው ምላሱን ገትሮ እነዚህ እኮ እስላም ልብስ አይለብሱ ምናምን አይበል እሺ ኮፊያ ካደረክ ጥሩ ነው ዑማ ካደረክ ጥሩ ነው من السنة أو من مستحبات أو كذا عربهم اندزينا رغونا بر قريشوش عما درغونا بر نبياتشن عما درغونا بر كوفيا درغونا بر ينقر انقري ينبر ونتنو سلزي من دنو اسلام يتلي يلبس يلاتشو يتلي يلبس يميبالو من دنو ست سونتوان بمولو يمشفن عند وند دمو يعني عوره لمساله كغلبته بلاي اسكن برتو يالو يمشفن يهنو اسلام انتن يمشفن معناتنو سلازي يتقرو كن يتودد ليهون يشلال اذا المراه اهو نرجنا اندالچو ودسو انمرسنا كافره كالمسلهج وند كالمسلهج فيتوا كنچ راسو يميقير بودرا مودرا منامن كلر بويا منامن منامن ارغا زنجرو مياسمسل نجر كالهونه بستقر لسوا كله لبس حلال نو نلال اشي امستنياو طياقي اذكر استي نغرني عند 5 6 كچالك مست اهون بجماع ادلم اهون بسغانيت ادلم يملو مست تلب لبالوا ام بيبلا معصيه متارقبت غزي من يمسلان مستوچ كله نغر ادلم اشي تبلو لبال انت اللي متدرغوا لا مكنياتهم بلنال عند تلك قاعده تلك مسسو تبلوال من دون وسو لا طاعه المخلوق في معصيه الخالق اي تلك مسكزينو متنساو بالهنا اسودده الله لا تسقطام يميلو نو اذا አሁን ሚስት በምን የመሰለ ነው ለባልዋ እንብ የምትለው ወይም ገፍትራው የምትሄደው ወይም አሲያ የምታረግ እንደምን የመሰሉ ናቸው ያንስ 5 6 ስትቀስልን አንድ ሰጣ የምትመንቸር ከሆነ እጅ አታውጣ እሺ ማይክ ፍሪ رابعه العدويه ملسشال امه الله ملسشال ام زهر الدين ملسشال نور جننه ملسشال منيره ብቻ ነው ያለችው እዚ ወይም ጀነቲ بس ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ አንድ ሴት ልጅ ለዋሏ ገፍትራ የምትወጣው ያላህ ማሲያ ካለበት ነው እሱም ሰላት ስገጂ ቢላት እንቢ ማለት አትችልም ሐጅ አድርጊ ቢላት እንቢ ማለት አትችልም ኡስታዝ አይ ቲንክ ትክክል አይደለም ኡስታዝ ማነበው ሌላ ነው ሌላ ሰው ይቀጥል ጀዛኪላ ምስድስት ግለጽ ይላል ማይክ ፍሪ እኔ ነበርኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ እኔ ነበርኩኝ የመለስከኝ ነበርው ማጋጣሚ አውርሶ ወጥኔም የሆነ ያለው መርሲ የመለስኩ ነበር ሴት ለባሏ ለመታዘዝ ወይ ሐራም የሚሆንባት ነገር ለምሳሌ ያው ያብረው የኖሩ ዲኗን የማታከ ሆነ ያ ግዴታ ይሆንባታል ለምሳሌ ዱዓ ማድረግን እንዲሁም ሰላት መስገድን ቁርአን መቅራትንና ማትችል ከሆነ ገፍትራ ወጣ ሄዳ መማር ትችላለች ወይም ከሱ ተዛዙ እጪ ሄዳ መማር ትችላለች ወዘዛኩምላህ ኸይረን አላሁ አለም ሰላም አለይኩም ወራህመቱላሂ ወበረካቱ ጀነቲ ምን ነካሽ እኔ ያልኩት 5 6 አንድ ሰጥተሽ ቁጫልሽ እንዴ እሺ ለእህታችን ጀነቲ ማይነስ 1 ስጧት تلك سطوتا نو يي نغر ماينس 1 نينجا اني لني عندنا يسطچين اندياوم اندوم راسو تنش غدلت علبت بيتون گفترا تهدالچ امبي كالكو نو አንቺ ምን ማለት ነበርብሽ? እንቢ ካለ አላስተምርም። እሺ አስተምረኝ አልችልም። طيب አስተማሪ አምጣልኝ አልችልም። طيب ለማር ልውጣ አልችልም። ሁሉ እንቢ ካለ እሱ ሰተስፈቅድ ትወጣለች። ይሄ ነው አንደኛው። እኔ ያልኩት ግን 5 6 አምጡ ነው ያልኩት። ብዙ አለ እንደው 100 የሚያህል ነገር አለ። 5 6 ብቻ አምጡልኝ። እሺ ማይክ ፍሪ። ተፈሱን አንድ ባይ አላህ ባሪያት ተታዘዝም ብለናል። ከዚህ ተነሱና ሴት በምን በምን ነው ማዕሲያ የምታረገው ወይም እንብ የምትለው? ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለመልስ ነው ኡስታዝ ለመልስ። السلام عليكم ورحمه الله وبركاته استاذ امبي مالت متشلو بيت لمثالي ابرو تغاب لي قبل سيغابو بيت سبوچين ابرش ابرياشاتشو نوري كالات كني غارا منور تشلال يتشلالو اي كالات اسون امبي مالت تشلالچ ليلو دمو بزو غزي ويم بشتهنيا كهونه اسون تتا انت مالت تشلالچ بشتهنيا كهونه ሌላው ደግሞ እህቴ እንዳለችው ቀደም የዲን ትምህርት መማር ፈልጋ جاهል ከሆነች ለመማር ጠይቃው አይሆንም ወይም አትማሪም ካላት እሱንም እንትም ብላ መሄድ ትችላለች። جزاكم الله شكرا እሺ ለመጨመር የምፈልግ ሰው አለ? አሁን ሴት እስቲ ቆይ ለኔ ትምርት እርሱት የኔ ትምርት እርሱትና አንቺ ለምሳሌ ዳር ሰላም አግብተሽ ባልካለሽ፣ አንቺ ኑር ጀና አግብተሽ ባልካለሽ፣ ረባዓት አልዓደውያ ትዳርካለሽ። አሁን አብራቹ 15 አመት ቆያቹ ለምሳሌ። በዚህ 15 አመት ሁሉ ነገር ነው እሽምቲው ያን ከተመክሮስቲ ከንትናቹ ስጡኝ ከናንተ ድርጊት ከናንተ ተግባር። ናዓም ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እኔ ልጅ አመረበት ወይስ አሁን ለጠቀሳቸው ሰዎች ማይክ ልስጥ? አፉ ባሉኝ ማይነስ 1 ተብያለሁ ኡስታዝ፣ እሱ ማስተካከል አለብኝ። የስ ኦር ኖ ባሉኝና ልስጣቸው። ኦኬ የተወሰነውን እህቴ አሁን ገልጻለች፣ ግን እኔ መጨመር የምፈልገው ለምሳሌ እናትና አባቷ በትዳሯ ውስጥ እኒ ነው ሱሳሁን ላይክ በረመዳን ግንኙነት እናድርግ ብሏት እንቢ ማለት ትችላለች። እንደገና ደግሞ ከብልቷ ውጪ ግንኙነት ማድረግ ከጠየቃት እንቢ ማለት ትችላለች። ከእናትና ከአባትሽ ጋር አትገናኝ ካላት እንቢ ማለት ትችላለች። ጀዛኩም ላ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እየፈራው እየተንቀጠቀጥኩ ነበር አሁን ማይነስ ኤክስ ማይነስ 1 እንዳይገጥመኝ ኢንሻአላህ ኡስታዝ ጀዛኩሙላህ። አው አስተካከልሽው እኮ አሁን አሁን ተካክሰዋል ነገሩ። እንደዚህ ብዙ ልታወጡት ይችላልላችሁ እኮ አሁን የተከሰችው ለምሳሌ በብልቱ አሳም በሌላ ጀማዕ ካለ እንቢ ትላለች። طيب እንቢ ማለቱ ምንድነው? ዋጅብ ነው እንዴ? እንደፈለገችና እንደትናለም واجب نو انبي مالتوا اشي كاباتش كناتش عند جننيت مارق يلبشم انبي تلالش انجي صلة الرحم نوي صلة الرحم واجب نو. طيب رمضان كان يفلق شان له قال انبي تلالش تمام لمسالي تممتش ከተተመም ጃላ ያኒ እኔ በቃ ታመምኩና ሆስፒታል ወሰደኝ አልችልም። طيب ገንዘብ ትንሽ እርዳን አልችልም። ያክበሽታው በጣ ትልቅ ነው ሊገዳኝ ነው ሊገለኝ ነው አልችልም አልፈልግም። እዚህ ላይ ዋጅብ ይሆንበታል እንቢ ብላ በራሷ ገንዘብ ይሁን በሌላ ገንዘብ ይሁን በምን በምን ሄዳ ያኒ ዶክተር ታይታ እንትን አርጋማ እሱ ደግሞ ዋጅብ ይሆንበታል እዚህ ላይ يعني سلزي هل أدلم الشيء ميبالو وبال مالتكو الله أدلم سلزي بزو اللو يعني بزو نقرأ اللي الله ميسكوت أتكنا الله تكنا الله ما تتأج إبلات هل تتعام تلالج الشيء نهيدنا بتكريسيان تسألينا أنتن أن أنبي تلالج الشيء زاري أنتنو يمسك البال نونا يردت بعد ناكبرو أنبي تلالج سنت بلو ما يكوترنو ونتي سنت بلو تكوتر الله نقلاتهم إني حديثو ستأجوتكو لا معصية لا طاعة المخلوق في معصية الخالق كزينهم تنسو الله أنا سكوتته بني آدم من التسود المالد كزي متو بولت بوتو لما تقسي تشالال نقارو سيزي مست يعني يا الله بالبيت النتوى الله نو والنوى الله نو خلاقي و الله نو نجي السنة سكوتته انبي اشي اتلم نلالن اشي سدسن يوت ياكي من نلال متى أهون كون تملسال أهون ملسالج هتاجين ملسالج مكناتهم من لبرتيها كيو بفلاق وتوانا volunteer الشي بلا يطعم التدر قبت اندم يمسلنو volunteer تقداس هون يعني تكرما لسو بلا لبالوا بلا الشي متلبت عنداند نقرى اللي عنداند تتقسوا لهون هتاجين تقسها لج كباتشنا كباتك الناتي نوري كالات يعني كفر لغشنو كفر لغشنو تاما يالتش نفس يعني سقاش قلنت فلقال له كالك كفر لغشنو نجي يتسقعيش انبيات تلم ولتنيا يما تتشلو السرا كاززات يما تتشلو كاززات بكان بما لتشلالتش لكن تتشقرا دمو لسو ستل دمو يعني لمسراتم تتشلالتش الله نما اسكوتاك هنا نقرو مالتنو لذلك من قالوا أربوش سيمسلوا إذا أردت أن تطاع فأمر بما يستطاع أنت أباتهنو الناثنج لجهنو مستهنو واندمهنو قردنيانو يعززكو نقر إشي لما لتكتفلق يمتازو نقر بسو تشلو تام هنا اللب بسو ميتشلو هنا اللب تنجي يما يتشان نقر أتهززين اللو طيب كذلك تلو اللو تيهاكي تنش اندان نارزم واندموش اندان رزم ببننا يعني اند ساعت بيتشا بات اياكي وش اندان هيد اهون اودة تمرتاتشن انك باسي تمرتاتشن انك